ሲከበር አለፈ ተብሎ ሊወራ ነበር ተብሎ ሊዘከር የዓለምን ታሪክ ለወረደ ነገር ተገለበጠ መቃብሩን በለጠምሮ ሰይጣንን ጉዳረገ የሰው ኃጢአት ተወገደ ተሻረ የኛ በሳ መቼ እንደሞ ተጠረ ከሙታ ነው ተነሳ ትንሣኤውን ተናገሩ የእምነት አባት ሞት መሰከሩ እኔም ለትውልድ ለናገረው ኢየሱስ ተነስቷል መስክረው ትንሣኤውን ተናገሩ የእምነት አባት ሞት መሰከሩ እኔም ለትውልድ ለናገረው ኢየሱስ ተነስቷል መስክረው ተነስቷል ይሄ ጌታ ማተሙን እሱ ፈታ ቅዱሳን ባንዱንና አክብሩት ከኔ ጋራ ተነስቷል ይሄ ጌታ ማተሙን እሱ ፈታ ቅዱሳን ባንዱንና አክብሩት ከኔ ጋራ እልልታ ሙገሳ ሞትን ተነሳ ኢየሱስ ድል ነስቷል አክብሮት ቅዱሳን የታለልታ ያለንን ጌታ Yes, I'm gonna tell you.